بسم الله الرحمن الرحيم. السلام عليكم ورحمة الله وبركاته. حيا عندنا يسيرا تمهرتاجن تياكي نبياتوج في يلي طبقون البر في يلي ما طبق أجو حكمة ومن دنو إلى ملسو ابن حجر رحمه الله اندالو علماء وجه يزين حكمة سنقروا في يلي كملاكو بفيت ويم الله نبي أدرقو يا نبي معرق كما استطوب بفيت لنبياتوج في اليل يطبقو ينبروت تمهرت اندي أغنيونو في يل متأبق في لم يستجر في اليل متأبق مشكا سلال لبت في يل يطبق سو يسون ችግር ማወቅና መረዳት አያቅተውም ሰውን መጠበቅ ይችላል ማለት ነው ሌላው አላህ Subhanahu Wa Ta'ala ለነብያቶች ምቹ ኑሮ ማዘጋጀት ይችላል ምንም ሳይቸገሩና ወዲና ወዲ ሳይሮጡ ግን የአላህ ህክማ እኛ ከሱ እንድንማር ነው ነብያቶች ለርዝቃቸው ብሎ ይሄን ያህል ስለሚ ሮጡና ስለሚሰሩ እኛም ቁጭ ብለን ገንዘብ በሻንጣ ብለን ሳንቀመጥ ወዲና ወዲ ሮጥን ርዝቃችንን እንድንፈልግ ያስተምረናል ማለት ነው። ሀያ ሁለተኛው ጥያቄ የመጀመሪያው የነብያችን ሰለላሁ ዐለይሂ ወሰለም ባለቤት ማነች ወይም ደግሞ ነብያችን መጀመሪያ ያገቡት ባለቤት ማናት ላ መልሱ ኸዲጃ بنت ኹወይልድ ትባላለች ኸዲጃ መሆኑ ዑለማዎች ምንም በዑለማዎች መሐከል ልዩነት የለም ኢላ 23ኛው ጥያቄ የነብያችን ሰለላሁ ዐለይሂ ወሰለም እድሜ ስንት ነበር ኸዲጃ ባገቡ ጊዜ ይላል መልሱ እድሜያቸው 25 አመት ነበር 24ኛው ጥያቄ የኸዲጃ እድሜ ስንት ነበር ነብያችን ሲያገቡት መልሱ የኸዲጃ እድሜ 40 አመት ነበር ይላል 25ኛው ጥያቄ እስቲ የኸዲጃን ጥሩ ጎን ሲራ ነገራን ይላል ملسو خديجة الطاهرة العفيفة بلا تتوقع لك قساوست نبياتين صلى الله عليه وسلم السؤالي ليلة سيت نكاح على هذا الرقم السؤال كموتتبه على إنجي نبياتين صلى الله عليه وسلم كالله سلام السؤال إندي نبو تهززو የመጀመሪያው ሴት እሷ ነበረች በነብያችን ሰለላሁ ዐለይሂ ወሰለም ያመነች የነብያችን ሰለላሁ ዐለይሂ ወሰለም ልጆች በሙሉ ከሷ ነበር ኢብራሂም እንጂ ኢብራሂም ከማርያም ተልቅብጥያ ነበር ነብያችን ያገኙት ሌሎቹ ልጆች ከኸዲጃ ነበር ያገኙት ነብያችን ሰለላሁ ዐለይሂ ወሰለም 26ኛው ጥያቄ እስቲ የምታቃቸውን ልጆች ከነብያችን ሰለላሁ ዐለይሂ ወሰለም ልጆች ውስጥ ነገራን ይላል የነብያችን ሰለላሁ ዐለይሂ ወሰለም ልጆች 7 ናቸው ወንዶች ቃሲም አብደላህ እና ኢብራሂም ሲሆኑ ሴቶች ግን ዘይነብ ሩቀያ ኡም ኩልሱም እና ፋጢማ ናቸው ወንዶች በሙሉ ነብያችን ሰለላሁ ዐለይሂ ወሰለም በህይወታቸው ይያሉ በህፃንነታቸው ሞቱ ሴቶች ግን ነብያችን መላካቸውን ደርሰውት እስልምናን ተቀበሉ እንዳለ ማለት ነው ከነብያችን ጋር ሂጅራ ወደ መዲና ወጡ 27ኛው ጥያቄ ነቢያችን ከቁረይሽ ጋር የሰሩት ስራ ትልቁ ስራ ምንድን ነው? ከቁረይሽ ጋር ሆኖ የሰሩት ስራ መልሱ ካዕባን ሲገነቡ ከነሱ ጋር ነበሩ። ሐጀሩል አስወድን ያስቀመጠው ነቢያችን ሰለላሁ ዐለይሂ ወሰለም ናቸው። ኢማሙ አህመድና አህሉ ሲራ እንዳወሩት ቁረይሾች ቤትን ገንብቶ ከጨረሱ በኋላ ሐጀሩል አስወድ ማን ያስቀምጣል የሚለው ልጋ እዛ ላይ ተጣሉ። አንዱ ጎሳ እኛ እናስቀምጣለን ይላል፣ ሌላው ጎሳ እኛ እንጂ እናንተ አይደለም ይላል። አራት ጎሳ ሆኖ ተጣሉ። ከዛ በኋላ በሌላኛው ጊዜ ሁሉም ሰይፍ ወስዶ ማን ሐጀሩል አስወድን እንደሚነካ እናያለን የሚል ፉከራ ይዞ በፉከራ መጡ። ከዛ ጥሩ ጥሩ ሰዎች መሀል ገብተው ሐከም ሆኑ፣ ለነሱ ፍርድ ሰጡ ማለት ነው። ፍርዱ ምን ይላል? መጀመሪያ ከዚህ በር ወደኛ የሚገባ ፍርድ ይስጠን የሚል ላይ ተስማሙ። አላህ ስብሓነሁ ወተዓላ ፈቅዶ መጀመሪያ የገባው ነቢያችን ሰለላሁ ዐለይሂ ወሰለም መሐመድ ነበሩ። ነቢያችንን ካዩ በኋላ ሁሉም በአንድ አፍታ ወይም በአንድ ድምፅ አታኩም ሙሐመድ አልአሚን አታኩም አልአሚን የሚል ድምፅ ያሰሙ። ከዛ ነቢያችን ሰለላሁ ዐለይሂ ወሰለም ይህንን ሰምተው መሀል ገብቶ ጨርቅ ነጥፉና ጨርቅ ላይ ሐጀሩል አስወድን ነቢያችን ሰለላሁ ዐለይሂ ወሰለም አንስቶ በእጃቸው አስቀምጦ ለሁሉም ጎሳ ለአራቱም አራቱን ጫፍ ያዙና ከፍ አድርጉልኝ አሉ። ሐጀሩል አስወድን ከፍ ሲያደርጉ ነቢያችን በእጃቸው ይዞ ሐጀሩል አስወድን በቦታው መለሱት። በዚህ መልክ ነው ቁረይሽን ደማቸው እንዳይፈስ የጠበቁት ነቢያችን ሰለላሁ ዐለይሂ ወሰለም። እድሜያቸው በዚህን ጊዜ 35 ነበር። ነቢያችን እንደዚህ ጣልቃ ባይገቡ ኖሮ ቁረይሾች እዛ ላይ ደማቸውን አፍሰው ወንዶች ሊያልቁ ደርሰዋል ማለት ነው። 28ኛው ጥያቄ በነቢያችን ስራ ወይም ደግሞ የነቢያችን ስራ ላይ የምናገኘው ሕክማ ምንድን ነው? መልሱ ቁረይሾች ነቢያችን ፍርድ መቀበላቸው ሐጀሩል አስወድ ነቢያችን ሲያስቀምጡ እሺ ብሎ ወዶ መቀበላቸው ነቢያችን ሰለላሁ ዐለይሂ ወሰለም ለሌላ ጊዜ ፉርሳ ይሰጣቸዋል ማለት ነው። አሁንም ነቢያችን ምን ያህል ጥሩ ስነ ምግባር ላይ እንዳደጉ እናገኛለን ማለት ነው። ቁረይሾች መካከል በእውነትና በእውነተኝነትና በአማና የታወቁ ነበሩ ማለት ነው። ሌላ ጊዜም ትልቅ ነገር ሲመጣ ሲከሰት ነቢያችን ለነሱ ፍርድ እንዲሰጥና ነቢያችን ይዘውት የሚመጡት ትልቁ ነገር እስልምና ሃይማኖትም አውቆ እንዲከተሉ ይረዳናል ማለት ነው። ሕክማ ከዚህ እናገኛለን ማለት ነው። ነቢያችን ቃኢድ መሆናቸውን ማለት ነው። 29ኛው ጥያቄ ነቢያችን ከመላካቸው በፊት እስቲ የተከሰቱ ነገሮችን ንገረን ይላል። መልሱ አንደኛ ድንጋዮች ነቢያችን ላይ ሰላም ማለታቸው። ጃብር ብኑ ሰሙራ ረዲየላሁ ተዓላ አንሁ እንዲህ ይላል፣ ነቢያችን ሰለላሁ ዐለይሂ ወሰለም እኔ መካ ውስጥ ሰላም የሚለኝን ድንጋይ አቃለው አሉ ይላል። ሁለተኛው ነቢያችን ከመላካቸው በፊት ጥሩ ጥሩ ህልም ያያሉ። አይሻ እንደዘገበችው መጀመሪያ ነቢያችን ወህይ የጀመሩ ወይም ደግሞ ወህይ ነቢያችን ላይ መውረድ የጀመረው በጥሩ ጥሩ ህልም ነው አለች። ማታ ህልም አይተው ጠዋት ያ ነገር እውነት መሆኑን ያያሉ አለች። ሶስተኛው ነቢያችን ሰለላሁ ዐለይሂ ወሰለም ይህንን ካዩ በኋላ ከሰዎች መነጠል ወደዱ ማለት ነው። እዛ ጋሩ ሒራ ውስጥ አላህን ማምለክ ፈለጉ። አይሻ ዘግባለች ይህንን። ከዚህ የምናገኘው አንድ ሰው ለዒባዳ ለተፍኪር ከሰው ተነጥሎ ለተወሰነ ጊዜ ለተወሰነ ሰዓት መኖር አስፈላጊ መሆኑን እናገኛለን። ግን ዝም ብሎ እድሜ ከሰው ጋር ተነጥሎ መኖር የነቢያችን ሰለላሁ ዐለይሂ ወሰለም ሱና አይደለም ማለት ነው። ከሙእሚኖች ከሰው ጋር የሚኖሩ ሙእሚኖች ፋይዳ አላቸው። አዛቸው ላይ ሰብር የሚያደርጉ ሙእሚን ወይም ደግሞ ከሙእሚኖች ከሰዎች ጋር ሆኖ ሰዎች አዛ ሲያደርጉት ሰብር የሚያደርግ ሙእሚን ጥሩ ነው ይላሉ። አዛቸውን ርቆ ከሰው ርቆ ከሚኖር ሙእሚን ማለት ነው። ሰላሰኛው ጥያቄ ነቢያችን ላይ ወህይ መቼ ነው የወረደው ይላል። መልሱ የውመል እትነይን ሰኞ ዕለት ነው። አቢ ቀታዳ ረዲየላሁ ተዓላ አንሁ እንዲህ ይላል፣ ነቢያችን ለምንድን ነው የውመል እትነይን ሰኞ ዕለት የምትጾመው ብሎ ተጠይቀው፣ እንደዛ ተብሎ ሲጠየቁ ምንድን ነው የመለሱት? የውመል እትነይን የተወለድኩበት ቀን እና የተላኩበት ቀን እኔ የተላኩበት ቀን ነው አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ሰላሳ አንደኛው ጥያቄ በሚቀጥለው ፕሮግራም ይዘን እስከምንመጣ ወሰላሙ ዐለይኩም ወረሕመቱላህ።